በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዳሜ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና ስድስተኛ ክፍል። ድንግል ማርያም ዝም እንደማትይኝ ያውቃለሁና እመቤቴ እጠራሻለሁ ነገም እንደገና። ድንግል ማርያም ስምሽን ስጠራ ንጽሕት ነሽ ንጽሕት ነሽ፣ ጌታን በመሃል እጅሽ ያዝሽው በሁሉ የተቀደስሽ ነሽ። ፍጥረት ሁሉ ቅድስት ለምኝልን ብለው እየጮሁ ከአንቺ ጋር ደስ ይላቸዋል። ጸጋን የተመላሽ ሆይ ደስ ይበልሽ፣ ባለሟልነትን አግኝተሻልና ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ግርማ ያለሽ ድንግል ሆይ ገናንነትሽን እናመሰግናለን እናደንቃለንም፣ እንደ መልአኩ ገብርኤል ምስጋና እናቀርብልሻለን። የባሕርያችን መዳን በማኅፀንሽ ፍሬ ተገኝቷልና ወደ አባቱ ወደ እግዚአብሔር ማቀረበን። ቅድስት ሆይ ለምኝልን። እንደ ሰርግ ቤት ጉድፍ የሌለብሽ ነሽ፣ መንፈስ ቅዱስ አድሮብሻልና የልዑል ኃይልም ጸልሎሻልና። ማርያም ሆይ ለዘላለም የሚኖር መጥቶ ከኀጢአት ያዳንን የአብ ልጅ ቃልን በእውነት ወለድሽ። እመቤቴ መልካም ርግቤ እናቴ ነሽና፣ ድንግል ማርያም እመቤቴ ዋሴ ነሽ ለሕይወቴ። ደጋግሜ ስጠራሽ አይዞ በይ እኔ ልጅሽ። ከዳዊት ስር የተገኘሽ ባሕሪ ዘር አንቺ ነሽ፣ መድኃኒታችን ኢየሱስ ክርስቶስን በሥጋ ወልደሽልናልና። ከአብ የተወለደ ከዓለም በፊት የነበረ አንዱ ቃል ራሱን ባሕሪውን ሰወረ፣ ከአንቺም የተገዠ ሰውን አርአያ ነሳ። ድንግል ለምኝልን። አምላክን ያለ ርኩሰት የወለድሽ ሆይ የምድር ሁለተኛ ሰማይን ሆንሽ፣ እውነተኛ ፀሐይ ካንቺ ወጥቶልናልና። እንደ ነቢያት ትንቢትም ያለ ዘርና ያለ መለወጥ ወለድሽ። ቅድስት ሆይ ለምኝልን። ከተለዩ የተለየች የተባልሽ የኪዳን ጽላት ያለብሽ የተሰወረ መና ያለበት የወርቅ መስኩ ያለብሽ ደብተራ ድንኳን አንቺ ነሽ። የው መና የተባለው መጥቶ በድንግል ማርያም ማኅፀን ያደረው የእግዚአብሔር ልጅ ነው። የአብ ቃል በእርሷ ሰው ሆነ፣ መጥቶ አዳነን። የባሕሪ ንጉሥን በዓለም ውስጥ ወለደችው የሚናገር በግ የክርስቶስ እናቱ ገነት ደስ ይላታል። ለዘላለሙ የሚኖር የአብ ልጅ እርሱ መጥቶ ከኀጢአት አድኖናልና። ድስት ሆይ ለምኝልን። የንጉሥ ክርስቶስ እናቱ ተባልሽ፣ እርሱን ከወለድሽም በኋላ በድንግልና ኖርሽ። ድንቅ በሆነ ምስጢር ተዋህዶ አማኑኤልን ወለድሽው፣ ስለዚህም ባለመለወጥ አጸናሽ። ቅድስት ሆይ ለምኝልን። እግዚአብሔር በላይዋ ተቀምጦባት ያያት መሰላል አንቺ ነሽ። በሁሉ በኩል የማይመረመር እርሱ ተፈትሁ በሌለበት ማኅፀንሽ ተሸክመሽዋልና እኛን ስለ ማዳን ካንቺ ሰው በሆነ በእግዚአብሔር በጌታችን በኢየሱስ ክርስቶስ ዘንድ አማልጅ። ድስት ሆይ ለምኝልን። ይዘሽ ብሩፋና እመቤቴ መልካማ ርግቤ እናቴ ነሽና ድንግል ማርያም እመቤቴ ዋሴ ነሽ ለሕይወቴ ደጋግሜ ስጠራሽ አይዞ በይ የተባረክሽና ንጽሕት የሆንሽ አዳራሽ ሆይ እነሆ ጌታ የፈጠረውን ዓለም ሁሉ በይቅርታው ብዛት ያድን ዘንድ ካንቺ ወጣ ተወለደ ፈጽመን እናመሰግነው ዘንድ ቸርና ሰውን ወዳጅ ነውና ቅድስት ሆይ ለምኝልን። ያለ ርኩሰት ድንግል የሆንሽ ጸጋን የተመላሽ ደስ ይበልሽ የዓለም ሁሉ መክበሪያ ንጽሕትዋ ነሽ። የማትጠፊ ፋና ነሽ የማትፈርሺ መቅደስ ነሽ የቅዱሳን መደገፊያቸው መጠጊያቸው የማትለወጪ የሃይማኖት በትር ነሽ። ቸር አዳኛችን ወደ ሆነ ልጅሽ ለምኝልን። ፈጽሞ ይቅር ይለንና ይምረን ዘንድ ኃጢአታችንንም ያሰርይልን ዘንድ ድስት ሆይ ለምኝልን። የቅዳሜ ውዳሴ ማርያም ተፈጸመ። ልመናዋ ክብሯም የልጇም ቸርነት ከወዳጇ ከወልደ ማርያም ከወለተ ገብርኤል ጌታም በደሙ ከቀባቸው ከሕዝበ ክርስቲያኑ ጋር ለዘላለሙ ይኑር አሜን። ድንግል ማርያም እመቤቴ ዋሴ ነሽ ስምሽን